ቢስሚላ ሲስብቶ ኢልሲሉ ብቶ ሲሳሃል ሁሉ መረቱን ይዝወሪ ጉረያ ሲጋት ሙላና ነፍኒ ሁትን ግብን ያና አንዲ ግብን ያ ሙላና ነፍኒ Jadi wanan sam, kunci sisri yang risih. I'm gonna make you mine.